وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره هو أنشأكم من الأرض واستعمركم فيها فاستغفروه ثم توبوا إليه إن ربي قريب مجيب. قالوا يا صالح قد كنت فينا مرجوا قبل هذا أتنهانا أن نعبد ما يعبد آباؤنا وإننا لفي شك مما تدعونا إليه مريب. قال يا قوم أرأيتم إن كنت على بينة من ربي وآتاني منه رحمة فمن ينصرني من الله إن عصيته فما تزيدونني غير تخسير. ويا قوم هذه ناقة الله لكم آية فذروها تأكل في أرض الله ولا تمسوها بسوء فيأخذكم عذاب قريب. فعقروها فقال تمتعوا في داركم ثلاثة أيام ذلك وعد غير مكذوب. وإلى ثمود أخاهم صالحا ثمود ولم يبالوا تهزب وجدكم وإنما أتشعوا نبي الله صالحا لكن لا أتشعوا إلى نزدكم በዚሁ በሰዑዲያ ክልል በሰሜኑ አካባቢ የሚገኙ ነበሩ። ከዚህ ከተቡክ አካባቢ ይዘው ወደ ሱሪያ ይቀጥል ነበር አገራቸው ይባላል። እነዛ ቀደም ሲል የነበሩት አዶች በደቡብ ወዚህ የመን ውስጥ ነበሩ። ፋል እና ነብዩላህ ሳሊህ መጡና በተራቸው ያ ቀውም ወገኖች ሆይ አሏቸው ሰሙዶችን ኢዕቡዱላህ ወህዱላህ አላህን በአምልኮት ብቻኛ አድርጉት። እርሱ እናንተን ሲፈጥር ረዳትና አጋዥ እንደሌለው ሁሉ እናንተም ደግሞ እርሱን ስታመልኩ እሱን ብቻ ፍጹም አድርጋችሁ ተገዙ እንጂ ከሱ ጎን በተዋረድም ሆነ በእኩል ልታጋሩትና ልትደረድሩት የሚገባ ሌላ ተካፋይ የለውም። ማለኩም ምን ኢላህ ገይሩሁ ከእርሱ በስተቀር አምልኮት ልትሰጡት የሚገባ ሌላ ምንም ነገር የላችሁም። ወአንሻአኩም ሚነ አልአርዲ እሱ መጀመሪያ ከዚህ ምድር ላይ ያስገኛችሁና የፈጠራችሁ እርሱ ነው። ወስተዕመረኩም ፊሃ በዚህ በምድር ላይ ደግሞ እንድትኖሩ ምድሪቱን እንድታለሙም ያስቻላችሁ እርሱ ነው። ፈስተግፊሩ እስከዛሬ በማወቅም ሆነ ባለማወቅ ታዲያ ከእርሱ ሌላ ያሉ ነገሮችን በማጋራት አጥፍታችኋልና ምህረት ጠይቁት። ቱመ ቱቡ ኢለይህ ለወደፊት ደግሞ ወደ በሱ ፍቃድና በተውሂዱ ብቻ ለመቀጠል ወስኑና ተመለሱ። ان ربي قريب مجيب ين ያደረጋችሁ እንደሆነ የኔ ጌታ ከናንተ ዘንድ አቀርብ ነው የታወት አማላጅ ሳይፈልግ በቀጥታ እናንተ እሱ ጋራ መግባባት ይችላልላችሁ እንደገና የምትፈልጉትን ደሞ ጥያቄና አቤቱታም ይቀበላችኋል አማላጅና አደራዳሪ በመሐከል ታቆ አያስፈልግም አሏቸው ማለት ነው። اذا سالك عبادي عني فاني قريب اجيب دعوه الداعي اذا دعاني فليستجيبوني وليؤمنوا بي لعلهم يرشدون እንዳለው እንግዲህ ሰዎች ብዙ ጊዜ በአላህ የተለያዩ ነገሮችን የሚያጋሩት እነዚያ የሚመለኩ ነገሮች በቀጥታ ጌቶች ወይም ፈጣሪዎች ናቸው ብለው አይደለም። እንግዳሳ ወይ መላእክት ይሆናል በመሰረቱ ወይ ነብይ ይሆናል ወይም ትልቅ የሃይማኖታዊ መሪ ይሆናል። እሱን እንግዲህ ከማክበራቸውና ከማፍቀራቸው የተነሳ ያአላህ ወዳጅ ነውና እሱን ታገለግልና ተከጀምን ታከበር አላህ ይወደናል ይሉና በዚህ መልክ እንግዲህ በፍቅርና በአክብሮት በሸፋአትን ይጀምራል ማለት ነው። ከልፈቱ በኋላ ያ ነገር እንዳይረሳ እንደመታሰቢያ በስሙና በመልኩ አንድ ቅርጽ ነገር ይዘጋጃል ማለት ነው። እንደመታሰቢያ እንደሚባለው ፎቶግራፍ ይነሳል። ፎቶግራፉም የተጠራው በእስልምና ከዚህ ጋር ስለሚገናኝ ነው ማለት ነው። እና በስሙ የተቀረጸውን ነገር እንግዲህ አሁን እንዳይረሳ ለመታሰቢያ የተባለው ነገር እየዋለ እያደረ እየቆየ እየዘገየ ሲሄድ ትውልድ ወደ ትውልድ ሲሸጋገር በቀጥታ ያ ነገር እንደሚጠቅም እንደሚጎዳ አድርገው ያመልካሉ ማለት ነው። መጀመሪያ ግን ጌታ ተብሎ አልነበረም የሚሰየመው ለአላህ ወዳጆች መታሰቢያ ማስተዋሻ ነበር። እና ከዛ በኋላ ምን ይሆናል ያ ነገር ያአላህ ወዳጅ ምስል ስለሆነ እሱን ባከበርን ቁጥር እሱ የኛን ጉዳይ ያስፈጽምልናል። በዱንያም የተለያዩ ችግሮች ያጋጥሙን ለዛ አይደን አብሳ ታቀረም ለጌታ ይነግረልንና ጌታ ይረዳናል። እንደገና ከአኺራም ደግሞ ሙቶ መነሳት አለ ከተባለ የዛ ጊዜ እነዚህ የኔ ወዳጆችና ደንበኞች ናቸውና ተውልኝ ማርልኝ ብሎ ይማልዳልና ያስለቅቀናል በሚል ስሜት ነው ሰዎች የተለያየ አምልኮት ውስጥ የሚገቡት ማለት ነው። እና ይሄንን አባባል ነብዩላህ ሷሊህ ባጭሩ ስተት መሆኑን ገለጹ ማለት ነው። አላህ Subhanahu Wa Ta'ala እናንተ የምትፈልጉት ነገር ሁሉ እንዲያረግላችሁ እንዲሰማችሁ መጥፎውንም እንዲጠብቃችሁ ከፈለጋችሁ ቅርብ ነው። ወደሱ ለመገናኘት መንገዷ በጣም አጭር ናት። لا اله الا الله بلا شك كرسي لا يدن املكوت كله ارغف ارغو متهونا لسو بቻ تامኝ መሆን ነው። ከዛ በኋላ ያለምንም አማላጅና አደራዳሪ የምትጠይቁትን ሁሉ ነገር ይሽላችኋል ብለው ነገሯቸው። በእኛም ቁርአን ይሄው ነው የተደነገገው። ኢታ ሰአለከ ኢባዲ ባሮቼ ስለኔ ሲጠይቁ ጌታችን ቅርብ ነው ሩቅ ነው? ጮኸን እንጥራው ወይ በምስጥር እናናግረው ሲሉ ቅርብ ነኝና በምስጥር ብትነግሩኝ መስማቸዋለሁ። ዋናው ነገር ግን የመሳፋ መራቅ መቅረቡ ሳይሆን እኔ ጋራ ያላችሁ ግንኙነት በተውሂድ ንጹህ መሆኑ ላይ ነው ማጥቆር ያለባችሁ። እና ኡጂቡ ዳዋተ ዳኢ ኢዳዳኒ የማንኛውንም ጸላይ ጸሎትን ሰማዋለሁ መልሱንም ሰጠዋለሁ ወይም አቤት ታቅራቢውን አቤት ታውን እቀበላለሁኝ ይላል። ፈለስተጂቡሊ እና እኔ እንዲሰማቸው የፈለጉ እንደሆነ እነሱ መጀመሪያ ጥሪዬን ይቀበሉ፣ ወደ ተውሂድ የማረቅላቸውን ጥሪ እሺ ብለው በእኔ ብቸኝነት ብቻ ይመኑና ያምልኩ። ወሊኡሚኑ ቢ ሌላውን ሁሉ ነገር ትተው በእኔ በአንድ ጌታቸው ብቻ ይመኑ ለአለሁም የርሽዱን። ይህ ከሆነ በአኸራም በዱንያም ቀናውንና ትክክለኛውን መንገድ ይከተላሉና ይላል ማለት ነው። እና ሰዎች እንግዲህ ባለማወቅ በግምት እንዲሁ ረጅምና ጥምዝምዝ መንገድ ውስጥ ገብተው አክራድሚያቸውን የሚከስሩት ሁሉ በአጭሩ በአንድ ጌታ ብቻ እምነት መስርተው ለእርሱ ብቻ ቤታ ማቅረቡ የሚበቃ መሆኑን ባለማወቃቸው ነው። ስለዚህ ከዛሬ ጀምራችሁ ሁሉንም ነገር ኮተቱን ተውትና ቀጥታ ለአላህ ብቻ ተጠሪ ሁኑ አሏቸው ማለት ነው። ይህም በሚሏቸው ጊዜ ግን ለዘመናት የለመዱት ጣዖት አምልኮት መርዟቸዋልና በቀላሉ ሊዋጥላቸው አልቻሉም። ምን አሉ? አሉ ያ ሳሌህ አንተ ሳሌህ የተባልከው ሰውዬ አሏቸው፣ ቀድ ኩንተ ፊና መርጁወን ቀብለ ሀዛ አንተ ሳሌህ ሆይ አሏቸው፣ ቀድ ኩንተ ፊና መርጁወን ቀብለ ሀዛ ይህንን አዲሱን ፈሊጥህን ከማምጣት በፊት በእኛ ዘንዳ ተስፋ የሚጣልብህ ለትልቅ ደረጃ የምንመኝልህ ትልቅ ልጅ ነበር። ምን ነካህና እንዲህ አድርገህ የአገሩን ጣዖት ሁሉ በአንድ ጊዜ እንዲህ ትዘልፋለህና ትነቅፋለህ? እንግዲህ በእነሱ አስተሳሰብ መቼም ነቢያቶች ከልጅነታቸው ጀምረው አስተሳሰባቸው ብሩህ ነው፣ አእምሯቸውም አካላቸውም ፋጥሮ ነው የሚያድገው። አይ ይሄ ልጅ መቼም እንዳው ያደገ እንደሆነ ለትልቅ ደረጃ የሚበቃ ነው፣ ነገር አለው እየተባለ ይነገርላቸዋል ገና ከልጅነታቸው። እስከ ዛሬኛ አንተ አድገህ ለስልጣን ትበቃለህ፣ ሀገርህን ትመራለህ፣ እነዚህን ጣዖቶች ደግሞ ከኛ የበለጠ ታከብርና ታስከብራለህ እያልን ተስፋ የጣልንብህ ልጅ እንደገና እንዲኩነህ የአባት የአያትህን እምነት አፈር ደም ታበላለህ እንዴ? ምን ነካ አሏቸው፣ አዘኑላቸው ማለት ነው። አተንሃና አናዕቡደ ማ ያዕቡዱ አባኡና የቀደምት አባቶቻችን እያመለኩና እየተገዙ ያመጧቸውንና ያወረሱንን አማልክቶቻችንን መገዛትን እንደ ወንጀል ቆጥረህ ትከለክላለህና ታወግዛለህ እንዴ? ለትልቅ ደረጃ የምንመኝ ሰውዬ ወኢነና ለፊሸክ ሚማ ተድዑና ኢለይህ ሙሪብ አንተ አላህ ልኮኝ ነው ነግሮኝ ነው ብትልም እንኳን እኛ ደግሞ ይሄ አንተ የምትጠራብን ነገር እውነት ከመሆን ይልቁንስ ውሸት ሊሆን ይችላል በሚለው ጥርጣሬ ውስጥ ነው የገባ ነው። እና በጣም አዋላዋይ በሆነ ጥርጣሬ ውስጥ ጨመርከን። አንተ እርግጥ ነቢይ ነኝ፣ ይሄ ሁሉ በአላህ ዘንዳ የተወገዘና የተጠላ ነው እያልክ ነው ያለው። ቢሆንም እኛ ያንተ አባባል እውነት ነው ከማለት ይልቁንስ ውሸት ነው የሚለው አዝማሚያ በጣም እያመዘነብንና እያጠራጠረን ነው በማለት መልስ ሰጧቸው ማለት ነው። ቃለ ያ ቀውም አሉ፣ እናንተ ወገኖች አሏቸው፣ አሁን አራአይቱም አያችሁን፣ ኢንኩንቱ አላ በይነት የሚረቢ እኔ በምላችሁ ነገር በጌታዬ ዘንዳ የተረጋገጠ የሆነ ማስረጃ ቢመጣልኝ ነቢይ ለመሆኔና እናንተ እስከ ዛሬ የምትሰሩት ነገር ሁሉ ውሸትና ከንቱ ለመሆኑ ማረጋገጫ ከጌታዬ ቢሰጠኝ፣ ወአታኒ ሚንሁ ረሕመተን እንደገና ደግሞ እናንተ እንደምትፈሩትና እንደምትሰጉት አንዳች መጥፎ ነክቶኝ ሳይሆን አላህ ከሱ የሆነ ርኅራኄና ጸጋ ንቡዋ ለግሶኝ ከሆነ እና ይህን ሁሉ እድል ሰጥቶኝ ሲያበቃ የእሱን አማና ክጀ እናንተ ጋር ለመስማማት ብሌ ጣዖት ይጠቅማል ብል ፈመን የንሱሩኒ ሚነላሂ ኢን ዐሰይቱሁ የጌታን ፍቃድ ጥሼ ተውሂድን ወደ ጎን ትቼ እናንተን ለማስደሰት ይህን ህገ ወጥ ስራ ብባርክላችሁና ባደንቅላችሁ ጌታዬን ካዳሁኝና አመጥኩ ማለት ነው። እና በጌታዬ ላይ ካመጥኩኝ እሱ ደግሞ በእኔ ላይ ቅጣት ሲያመጣብኝ ማን ነው ከሱ ቅጣት የሚያድነኝና የሚያስጥለኝ? እስቲ ንገሩኝ። እንዳላችሁት እንግዲህ እናንተ እኔ እንደ ተሳሳትኩኝ ወይም አንዳይ በሽታ እንደለከፈኝ አድርጋችሁ ነው የምታስቡት። እኔ ደግሞ እናንተ እንደምትሉት ከሆነ ይሄ እንኳ ምንም አይደለም ብትወው ነበረ። ዳሩ ግን አላህ ሱብሃነሁ ወተዓላ መልካም እድል ሰጥቶኝ ነቢይ አድርጎኝ ተውሂድን እንዳስተምር አዞኝ ይህንን ትእዛዙንና ግዴታውን ሳልወጣ ብቀር አላህ ደግሞ በቀላል አያልፈኝም፣ ነገ ያው በቅጣት እንደሚይዘኝ ነው። የዛ ጊዜ ከእናንተ መካከል የሚመጣውን ቅጣት እኛ እናስጥልሃለን የሚል አለ እንዴ? ማን ነው እሱ የሚያድነኝ? እስኪ ንገሩኝ አሏቸው። ፈማ ተዚዱነኒ ገይረ ተፍሲር እኛ አለንህ የምትሉ ከሆነ እናንተ ብትሉ ምን ያላምናችሁ? ምክንያቱም እናንተ በጥፋት ላይ ጥፋት ካልሆነ በስተቀር ሌላ እንደማትጨምሩልኝ አቃለሁኝ። አላህን አማና አልወጣም ብዬ የከዳሁኝ አመጸኛ እናንተ እናዲናለን ብላችሁ ብትሞክሩም እንኳን አብራችሁ ለመጥፋት ካልሆነ በስተቀር በእኔ ላይ ምንም አይነት ጥቅም እንደማትውሉልኝ አውቃለሁና እስቲ ለዚህ ጥያቄ መልስ ስጡኝ በማለት አፋጠጧቸው ይላል። ወያቀው አሁንም ወገኖቼ አሉ ሀዲህ ናቀቱላሂ ለኩም አያ እስቲ እንግዲያ የአላህ መልእክተኛ ከሆንክ ልዩ የሆነ ምልክት ማረጋገጫ አምጣልን ብለዋቸው ነበረ። የሁላችሁ በጥያቄያችሁ መሰረት ይህቺ የአላህ ግመል ናት አሉ። እና ምንድን ነው ሊመጣላችሁ የምትፈልጉ ሲሏቸው እነሱ የሚያውቁት በቅርብ ግመል ነበርና አፋቸው እንደገባ አንዲት በጣም ረጅምና ጉዙፍ የሆነች ግመል ከዚህ ከጋራ ውስጥ ትውጣለች ሲ ብለዋቸው ነበር። እንደው አፋቸው ትዝ እንዳላቸው ለቆዳውኑ በቅጽበታዊ ፍጥነት ጌታቸውን ጠይቀውሳቸውም ግመሏ በአደባባይ እያዩት ጋራው ተሰንጥቆ ወጣች ማለት ነው። ይኸው የአላህ ግመል የጠየቃችኋት እነሆ ወጣችላችሁ ይችናል። ለኩም አያ ለእናንተ እኔ አላህ የላከኝና የመረጠኝ ለመሆኑ ተጨባጭ የሆነ የማረጋገጫ ተአምር ወይም ምልክት ሁና መጣች አሏቸው። ፈገሩ ተኩል ፊ አርድላህ እና ይህችን ግመል ከዛሬ ጀምራችሁ እንግዲህ በዚህ በጌታ መሬት ከይወዲህ ከይወዳ ብላችሁ ሳታግዷት እንደፈለገችና እንዳፈሰሳት እየተንቀሳቀሰች ትብላ፣ ይሄ የኔ እርሻ ነው፣ ይሄ ክልክል ነው እያላችሁ እንደ ሌላው እንስሳ እንዳትከለክሏትና እንዳትነኳት። ወላ ተመስዋ ቢሱኢን እሷን በመጥፎ ወይም በጥላቻ አይነት እንዳትነኳት፣ የፈለገችውን ጌታዋ ያበቀለላትን ግጦሽ ትጋጽ ማለት ነው። ምክንያቱም የአላህ ግመል ናት። ይሄ በመሬት ላይ የበቀለ ነገር ሁሉ ደግሞ የእሱ ንብረት ነው። የባለቤቷን ሳር የእኔ እርሻ ነው የእኔ ክልክል ነው ብላችሁ ብትከለክሉና ብትገድቧት አሳር ያጋጥማችኋል። ፈየኹዘኩም ዐዛቡን ቀሪብ ይህችን ግመል እንደ ማንኛውም እንስሳ ቆጥራችሁ የኔን ሳር ወይም የኔን እህል ብላችሁ ብትከለክሏትና በመጥፎ ብትነኳት በጣም ቅርብ የሆነ ቅጣት እንደሚጫበጣችሁ አትጠራጠሩ በማለት አስጠነቀቋቸው ማለት ነው። እና ግመሏ ወደ አሁኑ ወጥታ ስራዋን ጀመረች። በጣም ረጅም ጉዙፍ ናት። እንደገና ደግሞ ወደ አውጥጃም ወለደች ይባላል። የከተማው ውሃ በወረፋ ነበረ የሚቀዳው። እሷ ጉዙፍ ስለሆነች ያንን ውሃ ደግሞ ማሻማት ጀመረች። ችግር ፈጠረችባቸው በኢኮኖሚያቸው ላይ ማለት ነው። እና ለተወሰነ ጊዜ ተደናግጠውና ፈርተው ተቆዩ። በኋላ ግን ከለታት አንድ ቀን ተደፋፈሩና ተደናፉና ይችን ግመል መግደል አለብን ሊሉና መከራ ውስጥ ሊገቡ ነው። ፈአቀሩ ውሃ ከለታት አንድ ቀን ይችን ግመል ከኋላ ቋንጃዋን ቆረጧት በሰይ ፈቃል ተመተው ፊ ዲያሪኩም ተላተተ አያም እሷን እንደገደሏት ሲያውቁ ነብዩ በሉ እንግዲህ ከእሷ አልፈት በኋላ እናንተ ረጅም እድሜ የላችሁምና ግፋብል እድሜያችሁ ሶስት ቀን ስለማያልፍ በዚህ በስጋችሁ ለሶስት ቀን ተደሰቱ አሏቸው ማለት ነው። እና ምን ነው ፈአኹዘኩም ዐዛቡ የውሚን ቀሪብ ብለን አልነበረም እንዴ? ቅርብ የሆነ ቀን ቅጣት ይሰፍርባችኋል ብለህ አሁን ደግሞ እንደገና ሶስት ቀን ስለናለ እንዴ? የውሸታም ቀጠሮ ይኸው ነው፣ በቀረቡት ቁጥር ይሸሻል እያሉ ያሾፉባቸው ነበር ይባላል። ይህ ጊዜ ዛሊከ ወዕዱን ገይሩ መክዙብ ግደለም ሶስት ቀን ሲያልፍ የዛ ጊዜ ውሸታምነቴን እኔ ይዘዋለሁኝ፣ ይሄ ግን የማይዋሽና የማይሸጋሸግ የሆነ ቀነ ቀጠሮ ነው፣ ከሶስት ቀን በኋላ እንደማታልፉ እርግጠኛ ነኝ በማለት አረጋገጡላቸው ማለት ነው። ፈለማ ጃአ አምሩና ነጀይና ሷሊሐን ወለዚነ አመኑ መዐሁ ቢረሕመቲን ሚና ወሚን ኺዚ የውሚኢዝን ኢነ ረበከ ሁወል ቀውዩል ዐዚዝ وأخذ الذين ظلموا الصيحة فأصبحوا في ديارهم جاثمين كأن لم يغنوا فيها ألا إن ثمود كفروا ربهم على بعدا لثمود فلما جاء أمرنا أن النزياء سواتش يمتففت إلى تكتروا بميمة عبد كذية نجينا صالحا والذين آمنوا معه نبي الله صالحنا الناس تشوكرا عبروا يعملوا كم تكتاوش አዳናቸው ቢራህመቲኝና ከኛ በሆነ ረዳዬ። እንግዲህ የዱንያ በላ አይለይም እንደሚባለው ሳይሆን ነብዩና ተከታዮቻቸው ከሚመጣው አደጋ እንዲድኑና እንዲወጡ ተደረገ በቅድሚያ ማለት ነው። ወሚን ኺዚ የውሚኢዝን በዛለት ከሚያጋጥመው ውርደት መጀመሪያ ወዳጆችን ሰወርኳቸውና ራቅኳቸው። ኢነ ረበከ ሁወል ቀውዩል ዐዚዝ ያንተ ጌታ ከብርቶች ሁሉ የበረታ ከአሸናፊዎች ሁሉ የበለጠ ሀያል ነውና እነዚህን ጥጋበኞች ቅጣት ለመስጠት በማስብበት ጊዜ አስቀድሜ ወዳጆችን ታካባቢው አወጣሁኝና አራቅኩኝ ይላል። ወአኸዘ ለዚነ ዘለሙ ሰይሐ እነዚህ ነቢዩና ተከታዮች ከራቁ በኋላ እነዚያ የበደሉትና ያጠፉ የሆኑትን ወንጀለኞች ወዳውኑ አደገኛ ጥሜጮት ተጫበጣቸው። ያው መላእክቱ ሂዶ እንዲጮህባቸው አደረኩትና አንድ ጊዜ እንደመብረቅ ሲጮህባቸው በድንጋጤ ሊያልቁ ነው ማለት ነው። ፋስበሩ ፊዲያሪህም ጃቲሚን በየቤቶቻቸው በየግቢዎቻቸው የሞቱና የተንከፈረሩ የተንበረከኩ ሆነው አደሩ። አንድ ጊዜ ጮህቱን ሲለቀው በድንጋጤያቸው ፍሊት እንደተነፋበት ዝም እንዲሁ እንደተንበረከኩ ሙተውና ደርቀው ተገኙ። እና አላህ ሱብሃነሁ ወተዓላ መቀጣጫ የሆኑ ዘንዳ እንደማንኛውም ሟች በጎናቸው መሬት ይዘውና ተኝተው እንኳን አይደለም የሞቱ። እንግዲህ ሲጮሁ መሬቱ ተናወጠ። የመሬት መንቀጥቀጥ ከፍተኛ ነው ተፈጠረ። ያ መሬቱ ሲናወጥባቸው ጊዜ ሲቆሙ ያው ይጥላቸዋል፣ ቁጭ ሲሉም ይፈነግላቸዋል። ሲተኙ ደግሞ መሬቱ አብሮ እንዲቀጠቅጣቸው ነበር ይባላል። የዛ ጊዜ አሸዋማ ነበርና አካባቢው በእጃቸውና በእግራቸው እንደዛ አሸዋውን ነክተው ያዙና ሰውነታቸው እንዳይቀጠቀጥ ለመጠበቅ ተንጠለጠሉ። በአራት እግራቸው እንደ ጠረጴዛ በዛ መልክ እንደ ተንጠለጠሉ ካሁን ካሁን ይበርዳል እያሉ ሲጠብቁ ነፍሳቸው አለፈችና ልክ እንዲሁ እንደ ጠረጴዛ ተንጠልጥለው መሬት እንኳን ሳይዙ ሙተውና ደረው ተገኙ ነው የሚለው። ከአለም የግነው ፊሃ እና በዛች ደማቅ ከተማቸው ትናንትና እንዳልነበሩና እንዳልታዩ ሆኑ፣ ደብዛቸው ጠፋ። አላ እና እዚህ ላይ ነቃ ብላችሁ ልትሰሙ ይገባችኋል የሰው ልጆች። እነ ሰሙድ እነዚህ ሰሙድ የተባሉት ህዝቦች ከፈሩ ረበሁም ጌታቸውን ካዱ። አላ ቡዕደ ሊሰሙድ እና ሰሙድ ለተባሉ ህዝቦች ከአላህ ረህመት መራቅና መረገም ይረጋገጥላቸው ተባለና ለእንዲህ አይነቱ ጥፋትና ውድቀት ተዳረጉ ይላል። ولقد جاءت رسلنا إبراهيم بالبشرى قالوا سلاما قال سلام فما لبث أن جاء بعجل حنيذ فلما رأى أيديهم لا تصل إليه نكرهم وأوجس منهم خيفة قالوا لا تخف إنا أرسلنا إلى قوم لوط وامرأته قائمة فضحكت فبشرناها بإسحاق ومن وراء إسحاق يعقوب قالت يا ويلتا أألد وأنا عجوز وهذا بعلي شيخا إن هذا لشيء عجيب قالوا أتعجبين من أمر الله رحمة الله وبركاته عليكم أهل البيت إنه حميد مجيد فلما ذهب عن إبراهيم الروع وجاءته بشرى يجادلنا في قوم لوط إن إبراهيم لحليم أواه منيب يا إبراهيم أعرض عن هذا إنه قد جاء أمر ربك وإنهم آتهم عذاب غير مردود ولقد جاءت رسلنا إبراهيم بالبشرى ملكت المتاكين بإرقيت نبي الله إبراهيم جاء بسرعة زومة الله تشاويلا إن الذي ملكت المتاكين يمنلا تشاو يسو ملكت المتاكين ملأك وشنا تشاو كسما هاجر በሰው ምስል ሆነው የተወሰኑ የመላእክት አብርኖች ወደ ነብዩላህ ኢብራሂም ቤት መጡ ባንዶት ማለት ነው። قالوا ሰላምን እና እነዚህ እንግዶች ድንገት ኢብራሂም ቤት በመድረስ ዘው ብለው ሰላምን አሉ። ሙሰሊሙ አለይከ ሰላምን እንደማለት ነው። ሰላም እናቀርብልዎታለን። قال سلام እሳቸውም እንደዛው እንዳቀራረባቸው ባጭሩ ሰላም አሉ። ሰላምን አለይኩም እንደማለት ነው። ተማለዲተ አንጃአ ቢእጅልን ሐኒን እና እነዚህን እንግዲህ ተተቀበሉ በኋላ ወዳውኑ ማረፊያ ቦታቸውን አስያዙና ቀልጠፍ ብለው ወጥተው ብዙ ሳይቆዩ የወይፈን ስጋ የተጠበሰ ትኩስ ስጋ ይዘውላቸው መጡ ለማስተናገድ ማለት ነው። እንግዲህ እንግዳ አስተናጋጅ በጣም የታወቁ ቸር ሰው ነበሩ። እንግዳ ሲመጣላቸው ደስ ይላቸዋል። ሰዎችን ቦታ አስያዙና ወጣ ብለው ሄደው ገና ወጣት ወይፈን ነበራቸው እሱን አርደው ባስቸኳይ ሰሚቀጠል ድረስ ጊዜ እንዳይፈጅ ምናልባት መንገደኞች ርዋቸው ሊሆን ይችላል አሉና ወዳውኑ ጥብስ ስጋ ጾማ ስጋ ይዘው አቀረቡላቸው ነው የሚለው። ፈለማራ አይዲየሁም ላተሲሉ ኢለይህ ነክረሁም እና እንግዶቹ ግን እንደተጠበቀው ምግቡ ሲቀርብላቸው ወዳውኑ እጃቸውን መሰንዘርና መጉረስ አልታየባቸውም፣ ቁጥብነት ታየባቸው እንጂ ማለት ነው። እሳቸው እንግዲህ አካልመጣ ይበሉም ነበር ይባላል። ርቧቸው ነበር በአጋጣሚ እንግዲህ አመጣልኝ ብለው በደስታ ያንን ምግብ አቅርበው እሳቸው ጎረስ ጎረስ አደረጉ። ቀጥ ብለው ሲያዋቸው ግን እንግዶቹ እጃቸውን ሰብስበው ሁላቸውም ዝም ብለው እየተቆለጨለጩ ይመለከቷቸው ነበር። የእንግዶቹ እጅ ወደ ማዱ የማይወርድ መሆኑን በሚያው ጊዜ ተቀየሟቸው። ነብዩላህ ኢብራሂም ምን ሆነው ነው እነዚህ እንግዶች ምግብን የማይበሉት? ወይም ደግሞ ተንኮል ያሰቡ ጥቃት ሊያደርሱ የመጡ ናቸው እንደ በማለት ሌላ ሐሳብ ተሰማቸው። ወአውጀ ሰሚኑም ኺፋ እና ከነዚህ ከእንግዶቹም ውስጣዊ ፍርሃት አደረባቸው። እነዚህ ምግቤን አቅርቤ የማይበሉልኝማ ከሆነ አንድ አፍራሽ ተልኮ ሊያደርሱ የመጡ መሆን አለባቸው አሉና ተውናቸውና ስጋት ተሰማቸው ማለት ነው። እና ስጋቱ በግንባራቸው ላይ ሲነበብባቸው እንግዶቹ አወቁና ቃሉ ላ ተከፋል አይዞህ አትፍራ ሰውዬ አላቸው። እና ኡርሲልና ኢላ ቀውሚ ሉጥ እኛ ባንተ ላይ ጥቃት ልናደርስ የመጣን ሳንሆን እርግጥ ላለማዋሸት ጥቃት የምናደርስበት አካል ይኖራል እሱም የነብዩላህ ሉጥ ሰዎች ናቸው እነሱ ሊሰጉ ይገባቸዋል ቢያውቁ ኑሮ። አንተ ግን ባንተ ላይ እኛ ጉዳት የምናደርስ አይደለንምና አትፍራ አይዞህ በማለት አጥናኗቸውና አረጋጓቸው ማለት ነው። በአንድ በኩል ግን በእሳቸው ላይ ጉዳት እንደማይደርስ ይረጋገጥም በሌላ በኩል በሌሎች ላይ ጥቃት የሚያደርሱ መሆናቸውን ሲነገራቸው አሁንም ስጋቱ በተወሰነ ደረጃ አለቀቃቸውም ማለት ነው። ወምራአቱ ቃኢመቱን እና እንግዶቹ ይህንን ቃለ ምልልስ በሚያደርጉበት ጊዜ ኢብራሂም ጋራ ባለቤታቸው ሳራ በቅርብ ቁመው ነበረ ከመጋረጃ ጀርባ ማለት ነው። ፈበሒከት እና ሳቀች ይህንን የእንግዶቹን ቃል በምትሰማበት ጊዜ አይዞህ አትፍራ እኛ ወደ ሉጥ ሰዎች ነው ለእርምጃ የተላክነው እንጂ ወደ አንተ አይደለም የሚለውን ቃል ስትሰማ ፈት ብላ ሳቀች ይባላል። የሳቀችበት ምክንያቱ ምን ይሆን በሚለው የተለያዩ ትርጉሞች ይሰጣሉ ዑለማዎች። አንዳንዶቹ እነዚህ ነብዩላህ ሉጥ ሰዎች የነሱ እንግዲህ ሉጥ በተሰብ ናቸው ኢብራሂም ጋራ አላምን ብለው ብዙ ፍዳ ስላሳዩቸው ነብዩን ትግስታቸው ተሟጦ በሽቀው ስለነበረ እንዲያደረጉኝ እያሉ ይነግሯቸው ስለነበር የታባታቸው እነዚያ ጭቡ ሰዎች ዋጋቸውን ሊያገኙ ነው ብለው ነው ሳራ ደስ ያላቸው ለወንድማቸው ዲል ሲሉ ማለት ነው። በሌላ በኩል ደግሞ ኢብራሂም የጀግኖች ሁሉ ጀግና የሚባሉ ታላቅ ሰው ነበሩ። አሁን ግን እነዚህ የተወሰኑ ግለሰቦች ቤታቸው መጥተው ምግብ አልበላም በማለታቸው ፍርሃት ሲሰማቸው ለመጀመሪያ ጊዜ ታዩ እና እኔ ባልዛሬ የምነካውና ነው እንደዚህ የሚፈራው ብለው ነው የሳቁት ይባላል። በከነ ህይወታቸው በአደባባይ እሳት እንዲማገዱ ተፈርዶባቸው እዛ እሳት እንኳን ያገቡ አስረው ሲያቀርቧቸው ላ ሐውለ ወላ ቁወተ ኢላ ቢላህ ሐስቢየላሁ ወኒዕመል ወኪል በማለት ያለምንም መባባት ነበረ ዝም ብለው የተጋፈጡበት። ያንን ያለፈ ሰውዬ ዛሬ እንደገና ገዛ ቤታቸው የተወሰኑ ጎረምሶች መጥተው ያጠቁኛል ብለው መፍራት ከየት መጣ የዚህ አይነት ብለው ገርሟቸው ነው የሚባልም አለ። በሌላ በኩል ደግሞ እንግዲህ አክባሪና አስተናጋጅ ከመሆናቸው ጋራ ብዙ ጊዜ እንግዶች ሲመጡ የሚያስተናግዱት በሰራተኞች በአገልጋዮቹ ነበር። የዛሬዎቹ እንግዶች ግን ሁኔታቸው ለየት ስላለባቸው ራሳቸው ነበሩ ችርጉድ እያሉ የሚያስተናግዱት። የማይሆን የማያውቁበትን ዛሬ አስተናግዳለሁ ብሎ ራሱ ታጥቆ ወርዶ እንግዶቹ ደግሞ ቆርተው አንበላለህም አሉ ጉድ ያደረጉት ብለው ነው የሳቁት የሚሉም አሉ። ያም ሆነ ይህ መቼም ሳራ ሳቁ ነው የሚለው። ፈበሸርናህ ኢስሐቅ ወዳውኑ ይህችን የምትስቀውን እመቤት መሳቅ ተጀመርንስ እንዳውም ይበልጥ የሚያስደስትና የሚያስቅ ነገር እንንገርሽ አሉ። ኢስሐቅ የሚባል ልጅ በቅርቡ ትወልጃለሽ በማለት አበሰርናት ይላል። ወሚን ወራይ ኢስሐቅ ያዕቆብ ከኢስሐቅ በኋላ ደግሞ ያዕቁብ የሚባልም ልጅ ይተካል። ያው የልጅ ልጅ ማለት ነው። ኢስሐቅ ይወለድና እናንተ በጤና በህይወት እያላችሁ ያድግላችሁና ቁም ነገር ደርሶ እሱ ደግሞ እንደገና ያዕቁብ የሚባል ልጅ ያስከትልና የልጅ ልጅ ያሳያችኋል በማለት የተጅጎደጎደ ብስራት ተነገራቸው ማለት ነው። ይህ ጊዜ ብስራቱ በአንድ በኩል አስደሳች ቢሆንም በሌላ በኩል ደግሞ ይሆናል ተብሎ የማይገመት እንቆቅልሽ ነበረና ቃለት ያ ወይለታ አለች። ወዮልኝ ዋክምብሌ እንደሚባለው በተለምዶ አነጋገር አሊዱ አና አጁዙን እንደዚህ እኔ ያረጀ ያፈጀው ጊዜ ያለፈብኝ አሮጊት ሁኜ ትወልጃለሽ እያላችሁ ደግሞ ትሳለቁብኛላችሁ። ይህማ ተመኝተነው የቀረን ነገር እንደገና አሁን በዚህ ልታበሽቁኝ ይፈልጋችሁ ነው እናንተ እንግዶች እኔን ትወልጃለሽ እያላችሁ የምትናገሩት አለች። ወሀዛ ባሊ ሸይኸን የኔ ብቻ እርጅናና የመካንነት ሳይበቃ ደግሞ ይኸው እንደምታዩት ባሌም ጊዜ ያለፈበት ሽማግሌ ነው። ከሁለታችን አንዱ እንኳ ትንሽ የልጅነት ስሜት ቢኖረን ይጠረጠር ነበር ማለታቸው ነው። ከሁለት አሮጊቶች መካከል ታዲያ ያውም መካንነት ተጨምሮበት የምን አይነት ልጅ ነው ደግሞ ትወልዳላችሁ የምትሉ? እና ሀዳ ለሸውን አጂብ ይሄ አባባላችሁ እውነታችሁ ከሆነ በጣም አስገራሚ የሆነ የእንቆቅልሽ ጉዳይ ነው። እኔ አይመስለኝም አሉ ሳራ ማለት ነው። አሉ አተዕጀቢነ ሚን አምሪላህ አሉ እንግዶቹ ግን ከአላህ ውሳኔ ነው እንደምትገረሚው ሴትዮ እኛ አይደለንም እናስወልድሽ የፈጠረሽ ጌታ እኮ ነው ይሆናል ብሎ ይህንን እንድናደርስ የላከን አላህ ደግሞ አላ ኩል ሸይን ቀዲር መሆኑን ይያወቅ ይሄንን ቢያደርግ ምኑ ነው የሚያስገርመው አላ ረህመቱላህ ወበረካቱ አለይኩም አለልበይ ያአላህ ረራየና ረዲየቱ ወጥሮውንም በእናንተ በነብይ በተሰዎች ላይ የለገሰ ነው እናንተ ተዚህ የበለጠ ብዙ ነገር አርጎላችሁ የለም እንዴ አላህ ንቡዋን ሪሳላን ሁላን ሰጥቷችኋል ልጅማ ማንም ተራው ሰው ካፊርም የሚወልደው ነገር ነው ትልቅ ዲልና ጸጋ ብዙ ረዲየት የሰጣችሁ የሆነው እንጌታችሁን ዛሬ እንደገና ልጅ ሰጣችኋለሁ ቢላችሁ ምኑ ነው የሚያስገርመው እነሆ ሐሚዱ መጂድ ይጌታ ደግሞ ምስጉንና ታላቅ ኃያል የሆነ ጌታ ምንም እሱ የፈለገው ነገር የማያቅተውና የማያዳግተው መሆኑ እየታወቀ እሱ የወሰነውን ነገር እንደግራ ምታውት ምን ሆናችሁ ነው እናንተ የነብይ በተሰቦች በማለት ክርክሩን አጧጧፉት ማለት ነው ይሄ ጊዜ እኔማ የሆነ መስሎኝ ነው እንጂ ያረገውማ እንግዳ ያለሁኝ አሉና አሳቸውም ተስማሙ ማለት ነው ሰለማ ዘሃባ አን ኢብራሂም ረውዑ በዚህ በቃለ ምልልሱ ሂደት እንግዲህ ኢብራሂም ታዛቢ ሆኖ ቆይቶ ነበር ከትዮዋና መላእክቶቹ ነበሩ ሲወራከቡ የቆዩ በዚህ መካከል እሳቸው ያፍርሃታቸው ተወገደላቸውና እንደገና ተስፋቸው ለመለመ የዛ ጊዜ እሉት ሰዎች ዘንዳ ተልከናል የምትባለው ነገር ከንከናቸው ቆይታ ስለነበረ እርሳቸው ደግሞ ስለዛ ሌላ ጥያቄ ሊያነሱ ነው ማለት ነው እና ቀደም ሲል የተሰማቸው ድንጋጤና ፍርሃት ሲገለልላቸውና እንደገና ራሳቸውን ሲያስተካክሉ ጊዜ ኢብራሂም ወጃአቱል ቡሽራ ልጅ ተወልዳላችሁ የሚባለው ደስታ ደግሞ ሲደርሳቸውና ተስፋቸው ሲለመልም ጊዜ የራሳቸውን አስተማማኝ ሁኔታ ሲያውቁ ይጃዲሉና ፊቀውም ይሉት እንደገና በነቢዩ ላሉት ሰዎች ላይ ሊወሰድ የታሰበውን እርምጃ እንዴት ሊወሰድ ይቻላል በማለት መከራከሩን ጀመረ መጀመሪያ በራሱ ላይ ጉዳት ይመጣብኛል ብሎ ሰግቶ የነበረው ሰውዬ እሱ ምንም ችግር እንደማያጋጥመው ሲያረጋግጥ እንዳውም ብስራት እንዳገኘ ሲያውቅ በሉጥስ ላይ እንዴት አይነት አደጋ ነው የምታደርሱት ብሎ እንደገና ሌላ ክርክር ከፈተ ይላል ኢነ ኢብራሂም ለሐሊሙን አዋሁሙኒ ኢብራሂም ስለ ነብዩ ላሉት ሰዎች ክርክር ለምንድነው የከፈቱት ቢባል የአላህን ውሳኔ ለመጣረር አስበው ሳይሆን በተፈጥሯቸው ታጋሽ ነበሩ ኢብራሂም አንድ የሚያናድር ነገር ቢያጋጥማቸው ውሎ አድሮ ያ ነገር ይስተካከላል ተከተኛ የሚያስተቱን ያርማል አስቀድሞ እርምጃ መወሰድ የለበትም ባይ ነበሩ ማለት ነው አልቆ አስተዋይ ከመሆናቸው የተነሳ ስለዚህ እነዚህን ሰዎች አሁን ሊያጠፋቸው ነው ዝም ብሎ ቢያቆያቸው ምናልባት ያምኑ ነበረ በማለት ወዳቸው አልችል ብሎ ነው ማለት ነው አዋሁን ማለት ደግሞ ወደ ባሻ ነበሩ ማለት ነው ጭካኔ አይሰማቸውም ርኅራኄ ነበር የሚያጠቃቸው ሙኒብ ሁልጊዜም ደግሞ ወደ ጌታቸው መላሳ ነበሩና ጌታ ይሄን ነገር እንዴት ጨከነና ወሰነባቸው ትንሽ ቢሆኑ ቢያድሩ እነዚህ ሰዎች ተስፋ ያገኙ እንደነበረ ማን ያውቃል ብለው እውነት እነሱን ልታጠፉ ነው የመጣችሁት በማለት በዛ ከተማ እኮ ብዙ አማኞች ማለት አሉ ማለትን ሰምቻለሁኝ አማኞችንም ጭምር ደግሞ እንዳትፈልቋቸው ማለት ጀመሩ ይባላል ምን ያህል ይሆናሉ አሉት ይባላል ወደ 50 ሳይሆን አይቀሩም አሉ ይባላል በግምት አይ አይደለም አራ 40 ይሆናሉ ቢያንስ አሉ አይ አይሆኑም አሉ ክርክር እነሱ ጋራ ደግሞ ማለት ነው 30 ይሆናሉ ሲሉ በመጨረሻ እንዳው ሉጥ ያለመቸም አሉ ያረጋገጡት እሱ ስለሆነ ማለት ነው ከዛ በኋላ نحن اعلم بمن فيها አሉ መላእክቱ አንተ የግምት አባባል ነው ምለ በርህራዬ ነው የምትናገረው እኛ ግን በዛች ከተማ ያለችውን ሁኔታ በሚገባ እናቃለን ጥሩ መመሪያ ይዘን ነው የመጣ ነውና ዝም በርግደለም ሉጥንና ተከታዮች በተሰቦቹን እናወጣቸዋለን ሌሎችን ግን አንለቃቸውም አሉ ማለት ነው ያ ኢብራሂም አሪዳ ነሃዳ ኢብራሂም ስለማያገባ ጉዳይ ስለቀው ሙሉት ክርክር አንተ መወዛገብ ግን ብታቆም ይሻላል አሏቸው እነሆ ቀልጃ አምሩ ረብከ ጉዳው እንደዚህ በክርክርና በቃለ ምልልስ የሚገደብ አይደለም የጌታ ውሳኔ ቃል ገፍቶ መጥቷል እነሱን አልተዋቸውምና አዳቸው አደባያቸው ብሎናል ወኢነሁም አቲህም አዛቡን ገይሩ መርዱ እነዚህ የሉት ሰዎች አንድ ጊዜ ካዘነበለና ካንዣበበ መገሻና መመለሻ የሌለው ቅጣት መጥቶባቸዋልና በአንተ ክርክር የሚገደብ ነገር አይደለምና ክርክርህን ብታቆም ይሻላል አሏቸው ማለት ነው እና ይህን ነግረዋቸው ወዳውኑ ተነስተው ወደዛው ወደ ሉት ከተማ ሊያመሩ ነው ማለት ነው ولما جاءت رسلنا لوطا سيئ بهم وضاق بهم ذرعا وقال هذا يوم عصيب وجاءه قومه يهرعون إليه من قبل كانوا يعملون السيئات قال يا قوم هؤلاء بناتي هن أطهر لكم فاتقوا الله ولا تخزوني في ضيفي أليس منكم رجل رشيد قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. قال لو أن لي بكم قوة أو آوي إلى ركن شديد. قالوا يا لوط إنا رسل ربك لن يصلوا إليك فأسر بأهلك بقطع من الليل ولا يلتفت منكم أحد إلا امرأتك إنه مصيبها ما أصابهم إن موعدهم الصبح أليس الصبح بقريب. فلما جاء أمرنا جعلنا عليها سافلها أمطرنا عليها حجارة من سجيل منضود مسومة عند ربك وما هي من الظالمين ببعيد. ولما جاءت رسلنا لوطا سيئ بهم وضاق بهم درعا النزي ملائكة بدن وچي ونت ملكتين وچاچن كنبي الله إبراهيم واتو ودنبي الله لوط سيدرسو بزيئلان ያው ሰዙም ወደምትባለው ከተማ ሲመጡ ነብዩላህ ሉጥ አይዋቸው ማለት ነው ወደሳቸው ቤት ሲያመሩ እና እንዳይዋቸው በመደሰት ፈንታ ሲአብይም በእንግዶቹ መምጣት ተቀየሙ በጣም ከፋቸው ይላል። ለምን የሚያስተናግዱበት ቤትና ምግብ አገዷቸው ሳይሆን አካባቢ የነበሩት ጎረቤቶቻቸው መጥፎች ስለሆኑ እነዚህን እንግዶች ይደፍሩብኛልና ያጠቁኛል ብለው በመፍራት አሁን እነዚህ እንግዶች ወደኔ ቤት ነው የሚመጡ ያሉት እንዴት አባታ እርጌላ ሳድርና ላስተናግዳቸው ነው በማለት በጣም አዘኑና ተጨነቁ። ወዶ አቀብህም ደራ ልባቸውም በሐሳብ በጣም ተጣበበና ተጨነቀ ይላል። وقال هذا يوم عسير የዛሬው ዕለት ምን መከራ ያዘለ ዕለት ነው እንደው ምን አይነት ፍርጃ ነው ዛሬ እነዚህን እንግዶች እንግዲህ በምን መልክ ላሳድራቸው ነው በማለት በእጅጉ ተጨነቁና አዘኑ ይላል። እና እንደፈሩትም እነዛ መጥፎ ጎረቤቶቻቸው ወዳውኑ ሊመጡባቸው ነው። وجاءه قومه يهرعون اليه ودساتو بيت يجبو ياياچو ياكبابي غورمساوچ هلوت بيت انغروچ متتوالنا ليروت سايقدمون ندرس بماله تقرارتو ايتتادفونا ايتنغاغو متو نو مينو اندميبالو بالبيتاچو يا منافقا نبرچنا اسوا طرو طرو وطاتوچ ملكنيا غورمساوچ متتولاچوال بلا لكاباچو نو ميبالال مالتنو وداونو اندفروت انزا غورمساوچ تقرارتو ዙሪያውን ከበቡና ሰዎችን ስጠን ይያሉ ያዋክቧቸው ጀመረ። ወንም ጠብሉ ካኑ ያመሉነ ሰያት ከዛ በፊትም የነ አስከፊ የሆነ ብልግና ወንድን ልጅ እንዴት የት የመገናኘትን ሁኔታ መስራትን ለምደውት ነበርና ያንኑ የለመዱትን ብልግና በእነዚህ እንግዶች ላይ ለመፈጸም አስበው መተው ከበቡ ይላል። ቃል ያቀው ማሉ ነብዩላህ ወገኖች ሆይ ሃኡላኢ ኢብናቲ ሁና አዝሃሩ ለኩም እንግዲህ ማድረጃችሁ የማይቀር ከሆነ እነዚህን እንግዶችን ሳይሆን በእነሱ ፈንታ የውና ሴት ልጆች አሉላችሁ እነዚህ ሴት ልጆች ወጥረውንም ለወንድ ነውና የተፈጠሩት ለእናንተ ተገቢዎችና ንጹሆች ናቸው እባካችሁ እንግዶችን ትታችሁ በሴቶቹ ተስተናገዱልኝ አሏቸው ማለት ነው። እና ሴት ልጆቻቸውንስ ለነዚህ ካፊሮችና ሙጅሪሞች እንዴት አሳልፈው ይሰጣሉ የሚባል ጥያቄ ያስነሳል። ይህን አባባል በሁለት መልክ ይተረጎማል። አንደኛ በናቲ ማለት የራሳቸውን ልጆች ሳይሆን የህዝቡን ልጆች ነው። የት ልጆች አንድ ነብይ እንግዲህ ለኡመቱ እንዳባት ነውና የህዝቡ ልጆች እንደሳቸው ልጆች አድርገው ሴቶች ሞልተውላችሁ የለም ወይ? ሴት ለወንድ ነው የተፈጠረው እነሱን ትታችሁ ለምን ወደ ወንዶች ትመጣላችሁ? ይሄው ሴቶች ልጆቻችን አሉላችሁ ብለው ወደ ሴቶች እንዲመለከቱ መጋበዛቸው ነው ተብሏል በአንደኛው ትርጉም። በሌላው በኩል ደግሞ የራሳቸው ልጆች ነው የሚልማን ቀደም ሲል ለጋብቻ ጠይቀዋቸው ነበር ልጆቻቸው እና እናንተ ባለጆች ናችሁ አይደላችሁም ካፊሮች ናችሁና አልጋባም እናንተ ጋር ብለው እንዲ ብለው ነበር። አሁን ግን የባሰ ሲመጣና ሲጨንቃቸው ያው በጠየቃችሁ መሰረት ልጆችን ሰጣችኋለሁኝ ሚካሐስር የላችሁ ከነሱ ጋር ትገናኛላችሁ ማለታቸው እንጂ ለብልግናም አይደል ደግሞ የሚሰጧቸው ማለት ነው። ቢሆንም እነሱ የሚቀበሉ አይደሉም አሁን ፈተቁላህ አሁን አላህን ፍሩና እኔ የምላችሁን ነገር ስሙ የሰጠኋችሁን አማራጮችም ተቀበሉ አሏቸው። ወላ ትኹኑኒ ፊ ዳይፊ በእንግዶቼ ቤት አታዋርዱኝ እነዚህ ትልቅ ሰው ናቸው ሽማግሌ ቤት እናድራለን ብለው መጥተው እንደገና እንደዚህ ብትደፍሯቸው አንድ ሰው ቤት ደን እንዳውም ነብይ ነኝ ይያለ ባየመንደሩን ባለጌ ሰብስቦ እንደዛ አስደፈረን ይያሉ ስሜን አያጥፉብኝ ባካቸው አታዋርዱኝ አሏቸው። ይሄን ቢሏቸው በምንም አይነት عليس منكم رجل رشيد انك انت تنش انداو አስተሳሰቡ ቀና የሆነ ሰው የለም እንዴ ምን አለ የምነግራችሁን ነገር ብትሰሙኝና ብትቀበሉኝ ይያሉ በማማጸን መልኩ ቢወተውቱም ሰሚጆሩ አላገኙም ማለት ነው። قالوا لقد علمت ما لنا في بناتك من حق እንዳው መስጫው ያቀረቡትን አማራጭ በማጥላላት እኛ ባንተ ሴት ልጅዎች ምንም አይነት ፍላጎት እንደሌለን ታቃላህ አይደለም እንዴ? የምን ሴት ልጅ ነው አሏቸው። ወይነ ከለታለሙ ማኑሪድ እኛ የምንፈልገው ነገር ይያወቅ አውቀ እንዳላወቅ ለምን ትጫወታለህ? ይልቁንስ አስረክበን የምን ሴት ልጅ ነው የምትወተውተው ዝህ በማለት አመናጨቋቸው ማለት ነው። የእግዚአብሔር ተስፋቸው ተሟጠጠ። ቃል እንዳሉ ነብዩላህ አሉ ለው አንሊ ቢኩም ቁዋ ዛሬ እናንተን የማጠቃበት ኃይል ጉልበት ቢኖረኝ ኑሮ ያንን ጉልበቴን ለመጠቀም ወደ ኋላ አልልም ነበር። በጣም ያነጓቸው እስከ ዛሬ እንደው በእናንተ ላይ እኔ የጥፋት እርምጃ ለመውሰድ ወዲያ ይጨክንልኝም ነበር። ዛሬስ እንደዚህ ስታረጉኝ እንደው አቅሙ ጉልበቱ ቢኖረኝ ኑሮ በእናንተ ላይ የምወስደውን እርምጃ አላወላውልም ነበር አሏቸው። አዋዊ ኢላሩክኒን ሸዲድ ወይም ደግሞ ጠንካራ የሆነ ቢረሰብም ቢኖረኝ ኑሮ የነዛን ወገኖችን ተጠቅሜ ዛሬ ዋጋቸውን ሰጣችሁ ነበር አልዋቸው ይባላል። ይሄን ያሉበት ሳቸው የተላኩባቸው አካባቢዎች የተወላጆች አይደሉም። ከሌላ ክልል ነብዩላህ ኢብራሂም ጋራ ተኢራቅ አካባቢ መጥተው ነው ከዙም የሚባል አካባቢ የተላኩት ሳቸው። እና አካባቢው ህዝብ ተወላጅ ስላልሆኑ ተሰማቸው በአድ መሃል ማሬዳቸው መኖራቸው ማለት ነው። ወይ ራሴ ጉልበት ይኖረኝ አጠቃችሁ ነበር ወይም ደግሞ የሚቆረቆሩ ዘመዶቹ እንድሞት ቢኖሩኝ እርዱኝ ድረሱልኝ ብዬ ያለ የሌለ በተስቢን አስተባብሬ ዛሬ ዋጋችሁን እሰጣችሁ ነበር። ዳሩ ግን ምን ይሆናል ተጉልበት ጉልበት የለ ከወገን ወገን የለ ተጫወቱብኝ እንጂ ማለታቸው ነው። እና የብስጭት አነጋገር ሆነና እዚህ ላይ ትንሽ አስተቻቸው ይባላል። ለቀርካነ የየዊ ላሩክኒ ሸዲድ የርሐሙላህ አኺ ሉጥ አሉ ነቢያችን አለይሂ ሰላቱ ሰላም ወንድሜን ሉጥን አላህ ይዘንለትና ትልቁን መከታና ጋሻ አላህን ዘንግቶ ጠንካራ ቢረሰብ ቢኖረኝ ኑሮ አለ ሲናደድ ጊዜ ታላ የበለጠ ጠንካራ ማን ኑሮ አሉ። ያልተዋዘተው ግልግል ያቃል እንዲሉ እሳቸው ጨንቋቸው ነው። እሳን የነብዩ ግን አላህ ይድረስልኝ ማለቱን ትቶ ጠንካራ ቢረሰብ እንዲኖረው ይመኝ ነበረ። ሰው ሲባል መቼም አንዳንድ ጊዜ በተለይ ሲናደድ የሚናገረውን አያቅምና ታላቁ ሰው ሉጥ እንኳን ሰዎቹ አናደውት ምነው ዛሬ ወገን ቢኖረኝ ኑሮ ብሎ ይናገራል አላህን እንደ ወገን ሳይቆጥር ብለው ተሽቷቸው ይባላል። قالوا يا لوط እንግዲህ ሳቸው እንደዚህ ሲጨነቁ እንግዶችስም ብለው በትዝብ ሲመለከቱ ነበር ሁኔታውን ፍጥጫ እነሱ አስረክብ ሳቸው አላስረክብም በመጨረሻ እንግዲህ የሚያቀርቡት ሐሳብ ሁሉ ውድቅ እየተደረገ አማራጩ እየጠፋ ማስረከቡ ግዴታ የሆነ ሲመጣ ግዜ እነዚህ እንግዶች ታሁን ነገሩን በሚገባ ሲከታተሉት ነበር። እንግዲህ አለቀልኝ ተጨነፉኝ ብለው ተስፋቸው ሲሟጠጥ ምን አሉ እንግዶቹ ያሉት አሏቸው እና ረሱሉ ረቢከ እኛ እኮ አንተ እንደምትፈራው የሰው እንግዶችና በእነዚህ ባለጎች የምንጠቃ ሰዎች አይደለንም ከጌታ ከአላህ ዘንድ ተልከን የመጣን እኮ መልእክተኞች ነን አሉ። ለየሲሉ ኢለይክ ስለዚህ አሁን አንተ እንደምትፈራው ጥቃት ሊያደርሱብህ አይችሉም በአንተም በእንግዶችህም ላይ እና ፈአስሪ ቢአሊከ ቢቅጥዕ ሚነ ለይሊ ይልቁንስ እነሱ ጋር መጨቃጨቁን ተውና ይኸው ሌሊቱ ሳይነጋብህ የጨለማውን ለብሰህ ወዳውኑ ቤተሰቦችህን አስነሳና ተዝ ከተማ አውጣ እና እንዳያጣልፍህ እኛ በእነሱ ላይ እርምጃ ለመውሰድ ነው እና የመጣ ነው እንኳን እነሱን መከላከል ቀርቶ የአንተን የስዛሬውን ጥቃትህን ልናፍስ ነው እና የመጣ ነው ይልቁንስ ቤተሰብህን ይዘህ ተዝ ከተማ በአስቸኳይ ውጣ አሏቸው ማለት ነው። ወላ የልተፊት ሚንኩም አሃዱን እና ከአንተው ከቤተሰቦችህ አንድ ሰው ወደ ኋላ ዞር ብሎ ተገላምጦ እንኳን እንዳይ እንዳያጣልፈው ጉዞ ተሽንት ይቀራል እንደሚባለው ሰው ዞር ዞር ሲል አንድ መጥፎ ነገር ሊያጣልፈው ይችላል በዛ ፈንታ አንድ እርምጃ ወደፊት ይሄዳልና ማለት ነው። እና ቶሎ ሳትገላማመጡ ሁላችሁም በፍጥነት ከዚህ ከተማ ውጡና ሂዱ ይልቁንስ አላቸው። ኢላም ራአተከ ባለቤትህ ብቻ ስትቀር እሷ መቼም ቢመክሯትም የምትሰማ አይደለችምና ያሰጋታል ኢነሁ ሙሲቡሃ እሷስ ይሄ የተጠነሰሰው አደጋ እንደሚያጣልፋቸው ማ አሷበሁም ህዝቦችን ያጋጠማቸውና የሚደርስባቸው የሆነው አደጋ እሷንም ሳይጨምራት እንደማይቀር ነው በማለት እንዲነገሩ ኢነ መውዒደሁም ሱብሑ እና እነዚህ ሰዎች ላይ የተያዘላቸው ለተቀጠሮ ንጋቱ ነው ፈጅር ወገገን ብቅ ሲል የነሱ ህይወት ያልቅለታል ያ ከመድረሱ በፊት ግን አንተ ተከታዮችን ይዘህ ቶሎ ከአካባቢው ራቅ አሏቸው። አለይሰ ሱብሑ ቢቀሪብ አሁን እንግዲህ በጣም አናደዋቸውና ትግስታቸው ተሟጦ ስለነበረ የሰዎቹ ቀጠሮ ማልዳ ነው ሲሏቸው እስከ ማልዳ ድረስ በሰላም ሊቆዩ አሉ ይባላል። በጣም ስለተናደዱ አለይሰ ሱብሑ ቢቀሪብ እንደ እስከዛሬ ብዙ አመታት እንደቆየህ ረሳህና አሁን እስከሚፈጅር ሩቅ መስበት አየህ እንዴ? ንጋት ቅርብ አይደለም እንዴ? ግድ የለም እሱ እንኳን አንተ ያው ከዚህ ታካባቢ ውስጥ ምትርቅ ድረስ ስለሆነ ቅርብ ነውና በዛ በሱብህ ነው የሚፈጸመው አሏቸው ማለት ነው። ሰላማ ጃ አምሩና እና በዛ በእለተ ቀጠሮ ውሳኔያችን ለመፈጸም በሚቃረብና በሚደርስበት ጊዜ ጃአልና አሊያ ታቲላሃ የከተማዋን ላይኛዋን ገጽታ ውስጠኛ አድርገን ገለበጥናት ይላል። እና ልክ በተከታታይ አምስት ከተማዎች ነበሩ ይባላል። እነዛን አምስት ከተማዎች ሁሉ ጅብሪል በክንፉ እንደዚህ ሰስቆ አስገባና እንደመሰልሰቂት እንደ ዳቦ ብድግ አድርጎ ወደ ላይ ሰማይ አጠገብ አደረሰ ይባላል። የዶሮው ጫጫታና የውሻው ኡካታ መላእክቶቹን አስበረገገ ሰማይ ላይ ይባላል። ምን መጣብን ብለው ሲጨነቁ ዘወር አደረገና እንደዚህ ሲለቀው እንዳለ ወርዶ ቀብራ ያሻሽ ሆነና ወደ ታይ ተሰርጉዶ በመግባት እንደውም ከላይ ውሃ ትልቅ ባህር ተኛበት የውዛሬ ሙት ባህር በመባል የሚታወቀው ማለት ነው። ወአምጠርና አለ ሂጃረተ ሚን ሲጂሪን መንዱድ እንደገና በዛ በከተማው ወና ላይ በተጨማሪ ደግሞ ከመርዛማ ጭቃ የተሰራ ድንጋይ አወርንና አዘነብንበት ይባላል። በረዶ የመሰለ ጥቁር ድንጋይ ጥቅቅን የሆኑ እንደ ምስር የሆኑ እንደ ባሩር ነገር ናቸው መርዛማ ነገሮች እና እነዛን እንደገና በዛ ደግሞ በባህሩ ላይ እንዲዘን ባደረግ ለስራ ጉዳይ ደግሞ ወደ ጎረቤት ሀገር የሄዱትን ተባራሪ ግለሰቦችንም በየገቡበት ያሳደዱ እነዛ ድንጋዮች አጠፋቸው ማለት ነው። በዚህ መልክ እንግዲህ ጥፋታቸው ድርብርብ ስለነበረ አንድ እንደሌላው ህዝብ ያው ሙሽሪኮችና ኩፋሮች ነበሩ። በተጨማሪ ደግሞ የማህበራዊ ህይወትንና ሰብአዊ ይዘትን የሚያዛባ ብልግና የሚያራምዱ በመሆናቸው ለመቀጣጫ የሆን ዘንዳ ሁለት አይነት ቅጣት ሰጣቸው ማለት ነው። አንደኛ ከተማ ገለበጠ፣ ሌላ ጊዜ ደግሞ እንደገና ደርቦ በዛው ላይ መርዛማ ድንጋይ አወረደባቸው ማለት ነው። ሙተወመተን እንደ ረቢከ እና እነዚያ ከመርዛማ ጭቃ የተሰሩና የደረቁ የሆኑ ድንጋዮች በጌታ ዘንዳ ልዩ ምልክት የተሰጡ ነበሩ ይላል። ማለት እያንዳንዱ ድንጋይ ላይ የተወዳኑ ሰውዬ ስም ተዘግቦባት ነበር ይባል ይቺ የገሊት የገሊናት የገሊትናት እየተባለ ጌታ ዘንዳ ልዩ ምልክት የተሰየመና የተሰጣት የሆነች ድንጋናት እያንዳንዷ ወማ ሄ ሚነ ዛሊሚነ ቢበዒድ እና የነብዩላህ ሉጥ ከተማ የነበረችውና ይህ ሁሉ ማአት የወረደባት ከነዚህ ዛሬ አንተን ከሚያደርቁና ከሚያበጭቁ ግፈኞችና በደለኞች ብዙ ሩቅ ቦታ አይደለም እዚሁ ክልላቸው ኩታ ገጠም ላይ ትገኛለችና ይህን ነገር ያደረግኩት መሆኑን ህዳችሁ ባይናችሁ በላቸው ነው የሚለው። እና ቅርብ ቦታ ስለሆነ እንግዲህ ከወሬ ማየት ይሻላልና ይህንን ሙት ባህር የሚባለውን የሉጥን ከተማ እንደዚህ አድርጌ እንዳመሳቀልኩት የምትጠራጠሩ ከሆናችሁ ሄዳችሁ ተመልከቱና ሁኔታውን ተረዱ በላቸው ይላል በአንደኛው ትርጉም። ወይም ወማ የምን ዛሊሚነ ቢበዒድ ማለት እንደዚህ አድርጎ ማአት ማውረድ ዛሬ ካሉትን ግፈኞች ብፈልግ ሩቅ አይደለም፣ በነዛ ላይ የወሰድኩትን እርምጃ ዛሬም ባሉት በተረኞቹ ላይ ልደግመው እችላለሁ ከፈለኩ።